الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. أدماجو تشاتشن، السلام عليكم ورحمة الله وبركاته. بكفل هلت يا نبي الله صالح تارك، نبي الله صالح ثمودوشن ጣዖቶቻቸውን ትታቸው አንድ አላህን ተገዙ ብለው ቢመክሯቸው አሻፈረኝ ማለታቸው ይታወሳል። ከዚህም በኋላ ህዝባቸው አምፀው አላህ ለምልክቱ ብሎ ያመጣላቸውን ግመል መጀመሪያ እግሯን ሰብረው ከዚያም ግመሏን ከነ ልጇ አርደው መብላታቸውን አይተናል። በዚህ ጊዜ አላህ ተቆጥቶባቸው መጀመሪያ ነብዩላህ ሷለህን ከነቤ ተሰቦቻቸው ሊገሉ የሄዱትን 9 ወጣቶች እንዴት እንዳጠፋቸው፣ ቀጥሎም የነብዩላህ ሷለህን ህዝቦች ለሶስት ቀናት ፊታቸውን ወደ ቢጫ ቀይና ጥቁር ከቀየረ በኋላ በአራተኛው ቀን እንዴት እንዳጠፋቸው ተመልክተናል። ከነዚህ ሰዎች በኋላ ከሰሙዶች በኋላ አሁንም ሌላ ተውልድ መጥቶ ቀስ በቀስ የአላህን አንድነት እየረሱ እንደገና በሸይጣን ውስወሳ የአረብ ደሴቶች በኩፍርና በጣዖት ኢባዳ ተወረረች። በግብጽ፣ ፍልስጤምና ኢራቅ እንዲሁም በተቀሩት አገሮች ሰዎች የአላህን አንድነት ተዘናጉ። ባሪያዎችን የማይበድለው አንድ አላህ ሱብሃነሁ ወተዓላ ከጣዖት የተሻለ ሁሉንም ነገር ማድረግ የሚችል አላህ እንዳለ የሚነግራቸው ታላቅ ነቢይ ሚን ኡሊል አዝሚ ሚን ሩሱል ከታላላቆቹ ነቢያቶች አንዱ የሆነው አቡል አንቢያ ተብሎ የሚጠራው የነቢያቶች ሁሉ አባት ነቢዩላህ ኢብራሂምን ላከባቸው። አላህ ነቢዩላህ ኢብራሂምን ቁርአን ላይ በ25 ሱራዎች ውስጥ 73 ጊዜ ጠቅሷቸዋል። ነቢዩላህ ኢብራሂም ዳዕዋ ሲጀምሩ እድሜያቸው 16 ሲሆን የሚኖርበትም አገር ኢራቅ ውስጥ በአረብኛ ባብል ወይም በእንግሊዘኛው ደግሞ ባቢሊዮን ተብሎ የሚጠራው ከተማ ውስጥ ነበር። አሁን ነቢዩላህ ኢብራሂም ዳዕዋቸውን ሲጀምሩ የተጠቀሙበት ዘዴ በእንግሊዘኛው ሎጂክ የምንለው ወይም አንድ አቅል ያለው ሰው ሊቀበለው የሚችለው ሐሳብን በማቅረብ ነበር። ለምሳሌ ያህል አላህ በቁርአኑ ላይ ሲገልጽልን ወትሉ አለይህም ነበአ ኢብራሂም ያ ሙሐመድ የኢብራሂምን ዜና ለኡመትህ ንገራቸው ኢዝ ቃለ ሊአቢሂ ወቀውሚሂ ማ ተዕቡዱን ለአባቱና ለህዝቦቹ ምን እየተገዛችሁ ነው ብሎ በጠየቃቸው ጊዜ ቃሉ ነዕቡዱ አስናመን ፈነበሉ ለሃ አኪፊን ጣዖቶቻችንን በቅንና በትጉህ እየተገዛን ነው አሉ። قال هل يسمعونكم اذ تدعون ነብዩላህ ኢብራሂም ሎጂክ የሆነ ነገር ይዘው ህዝባቸውን ሲያናግሯቸው ዱዓ ስታደርጉ ወይም ስትጠሯቸው ይሰማችኋልን ብለው ጠየቁ። او ينفعونكم او يضرون ስትገዟቸው ሊጠቅማችሁ ይችላሉ ወይ ወይም ባትገዟቸው ሊጎዳችሁ ይችላሉ ወይ? قالوا بل وجدنا آباءنا كذلك يفعلون ህዝቦቻቸውም ሲመልሱ በእርግጥም እኛ አባቶቻችን ሲገዟቸው አይተን እኛም ተገዛን አሉ። قال أفرأيتم ما كنتم تعبدون እነዚህን የምትገዙትን ጣዖቶቻችሁን አታዩም ወይ አሉ። أنتم وآباؤكم الأقدمون እናንተም የድሮ አባቶቻችሁ ይህን ጣዖት የምትገዙትን ፈኢነሁም አድውኒ ኢላ ረብ ልዓለሚን ለእኔ ጠላቶቼ ናቸው ከዓለማት ጌታ በስተቀር አሉ። አለዚ ኸለቀኒ ፈሁወ የህዲን የእኔ ጌታ እኔን የፈጠረና የሚመራኝ ነው። ወለዚ ሁወ ዩጥዒሙኒ ወየስቂን እኔን የሚያበላኝና የሚያጠጣኝ አላህ ነው። ወኢዛ መሪቱ ፈሁወ የሽፊን ከታመምኩ ከበሽታዬ የሚፈውሰኝ እርሱ ነው። ወለዚ ዩሚቱኒ ሱመ ዩሕዪን ገድሎኝ እንደገና ሕይወት የሚሰጠኝ አላህ ብቻ ነው አሉ። በእንደዚህ አይነት ሁኔታ ነቢዩላህ ኢብራሂም ህዝባቸውን በጣዖትና በአላህ ስብሓነሁ ወተዓላ መካከል ያለውን ልዩነት አስረዷቸው። እናንተ የምትገዙት አንድን ሰው መፍጠር፣ መግደል፣ ማንሳት የማይችል ከሆነ ማብላትና ማጠጣት ሲያመው የማያሽር ከሆነ እነዚህን ጣዖቶች መገዛቱ ጥቅሙ ምንድን ነው አሏቸው። ነቢዩላህ ኢብራሂም ለአባታቸውና ለህዝባቸው ዳዕዋ አድርገውላቸው አልሰማ ሲሉ ይህ የሚያመልኩት ጣዖት ስህተት እንደሆነ በተግባር ለማሳየት ቆርጠው ተነሱ። ወተላሂ ለአኪደነ አስናመኩም ባዕደ አንትወሉ ሙድብሪን በአላህ እምላለው እናንተ በሌላችሁበት ጠብቄ ጣዖቶቻችሁን ተንኮል እፈጽምባቸዋለሁ አሉ። በምስጢር ሳይሆን በገሃድ ዛቱ። ከዚያ በኋላ ነቢዩላህ ኢብራሂም ጣዖቶቹ ብቻቸውን የሚያገኙበትን ጊዜ በትዕግስት እየጠበቁ ሳለ ወገኖቻቸው ከከተማ ወጥተው ሄደው የዓመት በዓላቸውን የሚያከብሩበት ቀን መጣ። እርሳቸውም በዓሉ እንደ ነገ ሲሆን የህዝባቸውን የተሳሳተ እምነት የሚከተሉ በማስመሰል ፈነበረ ነብረተን ፊንጁም ነቢዩላህ ኢብራሂም ማታ ሰማይ ላይ ያሉትን ኮከቦች አተኩረው ተመለከቱ። ፈቃለ ኢኒ ሰቂም ይህ ኮከብ እንደሚያሳየኝ ነገ ታመማለሁና ከእናንተ ጋር በዓሉን ለማክበር መምጣት አልችልም አሉ። ተተወለው አንሁ ሙድብሪን ነቢዩላህ ኢብራሂምም ይህን ስላሉ ሰው ትቷቸው ወደ በዓሉ ሄደ። ነቢዩላህ ኢብራሂም ወደ ጣዖቶቹ ሲሄዱ ሰው ጣዖቶቹ ምግባችንን ይባርኩልን በማለት ምግባቸውን ጣዖቶቹ ፊት ትተው ሄደው ነበር። ነቢዩላህ ኢብራሂምም ጣዖቶቹን ማናገር ጀመሩ። ፈራገ ኢላ አሊሀቲህም ፈቃለ አላ ተእኩሉን ወደ ጣዖቶቹ ማዘነበለና አትበሉም ወይ ብሎ ጠየቃቸው። ማለኩም ላ ተንጥቁን ምን ነው የማትናገሩት አላቸው። ፈራገ አሌህም ደርበን ቢልየሚን በቀኝ እጃቸውም ጣዖቶቹ እስኪሰባበሩ እስኪደቁ ድረስ ይመቷቸው ጀመር። ፈጀዓለሁም ጁዛዘን ኢላ ከቢረን ለሁም ለዓለሁም ኢለይህ የርጅዑን ጣዖቶቹንም ካደቀቀ በኋላ ትልቁን ጣዖት ወገኖቹ ተመልሰው እንዲያገኙት በማለት ተወው። ከዚህ በኋላ ነቢዩላህ ኢብራሂም የሰበሩበትን ፋስ ወይም መጥረቢያ ትልቁ ጣዖት ትከሻ ላይ አንጠልጥለው ሄዱ። ወደ ማታም ሰው ከበዓሉ ሲመለስ ጣዖቶቹን አይቶ በጣም ተደናገጠ። ቃሉ መን ፈዓለ ሃዛ ቢአሊሀቲና ኢነሁ ለሚነ ዛሊሚን ማን ነው በደለኛው ይህንን ድርጊት ጣዖቶቻችን ላይ የፈጸመው አሉ። ቃሉ ሰሚዕና ፈተን የዝኩሩሁም ዩቃሉ ለው ኢብራሂም ነቢዩላህ ኢብራሂም በዚህ ድርጊት ሲዝቱ የሰሙ ሰዎች እኛ ኢብራሂም የሚባል ልጅ በክፉ ሲያስታውሳቸው ሰምተናል አሉ። ቃሉ ፈአቱ ቢሂ አላ አዕዩኒ ናስ ለዓለሁም የሽሃዱን አምጡትና የሀገሪቱ ሰዎች ፊትም ይቅረብና ይዩት አሉ። አሁን ምርመራና ፍርዱ አንድ ላይ ተጀመረ። ቃሉ አአንተ ፈዐልተ ሃዛ ቢአሊሀትና ያ ኢብራሂም አንተ ይህን ድርጊት ጣዖቶቻችን ላይ ፈጽመሃል ብለው ጠየቁት። ቃለ በል ፈዐለሁ ከቢሩሁም ሃዛ ፈስአሉሁም ኢንካኑ የንጢቁን። እርግጥም ይህን ድርጊት የፈጸመው ትልቁ ጣዖት ነው፣ የሚናገር ከሆነ ለምን አትጠይቁትም አለ። ፋሱ ወይም መጥረቢያው እርሱ ጋር ነው ያለው፣ እርሱ ነው የሰበራቸው። እርሱ አይደለም ካላችሁ እውነት ጌታ ከሆነ ለምን ተከላክሎ አላዳናቸውም በማለት አቅላቸውን እንዲጠቀሙ ጠየቃቸው። ፈረጃዑ ኢላ አንፉሲሂም ፈቃሉ ኢነኩም አንቱም ዛሊሙን። የተቀመጠው ሰው ሁሉ ራሱን መመርመር ጀመረና እውነትም እናንተ ተሳስታችኋል በማለት መወቃቀስ ጀመሩ። ثُمَّ نُكِسُوا عَلَى رُؤُوسِهِمْ لَقَدْ عَلِمْتَ مَا هَؤُلَاءِ يَنطِقُونَ. እንደገና ራሳቸውን ወይም አቅላቸውን አዘቅዝቀው ያ ኢብራሂም እነዚህ ጣዖቶች እንደማይናገሩ ታውቃለህ አሉ። ዑለማዎች ይህን አያ ሲገልጹት እነዚህ ሰዎች ራሳቸውን ወይም አቅላቸውን ጫማቸው ያለበት ቦታ አኑረው ነው ይህን ያሉት አሉ። ነቢዩላህ ኢብራሂምም ሲመልሱላቸው قال افتعبدون من دون الله ما لا ينفعكم شيئا ولا يضركم. كالله ليلا جيتا بتجزوت منم يمايتقماچو ويم دغمو باتجزوت منم يمايگوداچوم طاوت نو يمتاملكوت. افل لكم ولما تعبدون من دون الله افلا تعقلون. ኡፍ ለእናንተም ከአላህ ሌላ ለምትገዙትም ጣዖት ትንሽ እንኳን አታስቡም ወይ በማለት ነቢዩላህ ኢብራሂም ወቀሷቸው። ህዝቡም ያሉበትን ስህተት በመካድ ነቢዩላህ ኢብራሂምን ለመጉዳት ተስማሙ። ቃሉ ሐርቁሁ ወንሱሩ አሊሀተኩም ኢንኩንቱም ፋዒሊን። ኢብራሂምን እሳት ውስጥ አቃጥሉትና ጣዖቶቻችሁን አሸንፉላቸው አሉ። በሌላ አያ ላይ ደግሞ ቃሉ ብኑ ለሁ ቡንያነን ፈአልቁሁ ፊል ጀሒም። ለኢብራሂም ግንብ ገንቡለትና ወደ ጀሃነም የሆነ እሳት ወርውሩት አሉ። አሁን የነቢዩላህ ኢብራሂም ሰዎች አንድ ጨፌ የሆነ ሜዳ መርጠው በድንጋይ አጥር አጥረው የሀገሪቱ ሰው ሁሉ የተቻለውን ያህል ደረቅ እንጨት እያመጣ እዛ አጥሩ ውስጥ መወርወር ጀመረ። ሴቱም፣ አዛውንቱም፣ ሕፃናቱም እንጨት አምጥቶ በመጣል ተሳተፈ። ይህን የሚያደርጉት ነቢያቸውን ለማቃጠል ነው። የእንጨቱን ብዛት ተከምሮ ፎቅ መሰለ። ከዚያም እሳቱን ካቀጣጠሉና ፍም ካደረጉት በኋላ እንደ ድንጋይ መወርወሪያ ባላ ብለን የምንጠራውን አይነት በትልቁ አምጥተው ነቢዩላህ ኢብራሂምን እጃቸውን አስረው እዚህ ባላ ውስጥ በመክተት ከሩቁ ወደ ተቀጣጠለው እሳት አፈናጥረው ወረወሯቸው። ቡኻሪ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ኢብራሂምም ወደ እሳቱ ሲወረወር ሐስቢ አላሁ ወኒዕመል ወኪል ነበር የሚለው አሉ። አላህ ይበቃኛል፣ እርሱን ወኪል ማድረግ ኒዕማ ወይም ጸጋ ነው አሉ። እንደዚሁ በሌላ ሐዲስ ላይ የዝናብ መላኢካ ዝናብ አውርዶ ያንን የተቀጣጠለውን እሳት ለማጥፋት አላህን ፍቃድ ጠይቆ ነበር ተብሏል። ነገር ግን አላህ ነቢዩላህ ኢብራሂምን ከዚያ በፈጠነ ሁኔታ ራሱ ሊያድነው ስለፈለገ قلنا يا نار كوني بردا وسلاما على إبراهيم أنتي إسات هوي كزكازانا سلاماوي لإبراهيم هوني اللات بلو عززات سيدنا ابن عباسم الله كزكازا بيتشا هوني بلات كزكازيو إبراهيم عزاباد الرقون برالو وأرادوا به كيدا فجعلناهم الأخسرين بتنقل فلقود ككسروتم عندو عد الرقناتشو على الله نبي الله إبراهيم ودتك تعطلو إسات وستقبو أهون سهلو إياي نبي الله إبراهيم إسات وستقومو لبساتشو مقوان سايقاتل إجاتشو يتعسربت قمل بكشاتك عطلة بزي كزي ياغري تسو يهن مؤجزة إياي عند سو قلبو ودا الله هل تملس النبه كزيام نبي الله إبراهيم وغنو تشاچو إيايو كسبلو بمرامد كأساتو وستبكالو أهونم هزباتشو يهن المؤجزة أيتو بمامن فانتا بكفراتشو لأسنو كزيه اللوسو لنبي الله إبراهيم يعمن اللات عند سو بيتشاسهون يهمسو لوت إبالان لنبي الله لوت المتاريك ودبوها لا النتعبتها لن إن شاء الله نبي الله إبراهيم كان نفسه بفيت كنبرو تأنبياوش بمن ليت يهن مؤجزة بمايت يالعم منو سووش مجنو يميعمت بمالت حقرون لكو لما السدد والسنو عدماجو تشاچن بميكتلو سامنت نبي الله إبراهيم سدت لا يقتماتشوننا يبالي بيتا چون سارة تاريك بغلتن يوقف الله إنا يالن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أدماجو تشاچن السلام عليكم ورحمة الله وبركاته بكفل عند يا نبي الله إبراهيم عليه السلام تاريك نبي الله إبراهيم اندي الله هزباتشو بطام بتلينا بركة كزيبي عقلاتشون اندي تكمو بماساسب አባታቸውን እና ህዝባቸውን እንዴት ወደ አላህ ሲጠሯቸው እንደነበር ተመልክተናል ነብዩላህ ኢብራሂም ህዝባቸው አላህን አንቀበልም ባሉ ጊዜ ያ የሚያመልኩ ጣዖት እንደማይጠቅማቸው በተግባር ያሳያቸው ብለው እንዴት ጣዖቶቻቸውን እንደሰባበሩባቸውና ህዝባቸውም እነዚህ የሚያመልኩ ጣዖት ራሳቸውን እንኳን ከክፉ ማዳን እንደማይችሉ ከተገለጸላቸው በኋላ እንደገና በአላህ ላለማመንና ላለመረታት ብለው እሳት በማቀጣጠል ነብዩላህ ኢብራሂምን እዚያ እሳት ውስጥ እንደከተቷቸው ተመልክተናል። ነብዩላህ ኢብራሂምም ከዚያ እሳት ውስጥ ምንም ሳይሆኑ የወጡበት ሙዕጂዛ ካዩ በኋላ ካለ ሉጥ በስተቀር አንድም ሳያመን በኩፍራቸው እንደጸኑ አይተን ነበር ዛሬም ከዚያ በመቀጠል ነብዩላህ ኢብራሂም ህዝባቸው ይህን ሙዕጂዛ አይተው ወደ አላህ አለመመለሳቸው ተስፋ ስላስቆረጣቸው ሀገሩን ለቀው ለመሰደድ በወሰኑበት ወቅት በዚህ ጊዜ ባቢሎንን ይገዛ የነበረው ነምሩስ ተብሎ የሚጠራው ታላቅ ንጉስ የነብዩ ላህ ኢብራሂም ከእሳት መዳን ኸበሩ ስለደረሰው አንጦሊን ላናግረው በማለት ወታደሮቹን አዘው ነበር ነብዩ ላህ ኢብራሂም መተው ስለአላህ አንድነት ለንጉሱ ሲነግሯቸው ንጉሱም አስተባብሎ መከራከር ጀመረ ይህንንም ክርክራቸውን አላህ በቁርአኑ ሲገልጽልን ألم تر إلى الذي حاج إبراهيم في ربه Ya Muhammed, ያንን ኢብራሂምን ስለ አላህ የተከራከረውን ተመልክተሃል ወይ? አንአታሁ ላሁል ሙልክ፣ አላህ ለዚህ ንጉሥ ብዙ ግዛቶችንና ንብረቶችን ሰጥቶት ሳለ إذ قال إبراهيم ربي الذي يحيي ويميت نبي الله إبراهيم جيتاي الله نصون مجدلنا ما نور يمتشلو علو قال أنا أحيي وأميت نقسم أنيني مجدلنا ما نور يمتشلو علو كزيان لا أقافاريوچو بأسر بيتوست بموت يتفرد باتشون هلت سوو چامتو لن يالن እነዚህ ሰዎችም እንደመጡ አንዱን ግደሉትና አንዱን ነጻ ልቀቁት አለ። አሁን ወደ ነብዩላህ ኢብራሂም አዘነበለና አነ ኡህይ ወኡሚት፣ አየህ ኢብራሂም እንዴት ሰውን እንደምገልና ለሌላው ደግሞ ህይወት እንደምሰጥ አለ። ነብዩላህ ኢብራሂምም እሳቸው ምን ማለት እንደፈለጉ ይህ ንጉስ እየገባው እንዲህ ማለቱ በጣም አሳዝኗቸው አስገርሟቸው የማይረሳ ትምህርት ሊሰጡት ተነሱ። قال إبراهيم فإن الله يأتي بالشمس من المشرق فأت بها من المغرب نبي الله إبراهيم الله ፀሐይን በምስራቅ በኩል ያወጣታል አሉ። አንተ ደግሞ ሰው መግደልና ማኖር እችላለሁ ካልክ እስቲ ፀሐይን በምስራቅ ፋንታ በምዕራብ በኩል አውጣት በማለት ጠየቁት። በዚህ ጊዜ ፈቡሂተ ለዚ ከፈር፣ ያ ካፍር ሲረታና የተጠየቀውን ማድረግ እንደማይችል ሲያውቅ አንገቱን ደፍቶ ዝም አለ አለ አላህ። والله لا يهدي القوم الظالمين الله بدايوچن አያቃናም ወይም ሂዳያ አይሰጣቸውም ማለ። ከዚህ ከስተት በኋላ ንጉሱ ቢሸነፈም የነብዩላህ ኢብራሂምን ዝና ስለሚያውቅ ፍርሃት ስላደረበትም ለክፉ ሳይዳርጋቸው ለቀቃቸው። ሂድልኝ ወጣልኝ አላቸው። አሁን ነብዩላህ ኢብራሂም ባለቤታቸውን ሳራን በዚህ ጊዜ አግብተው ነበር። ከዚህ በፊት እንደተገለጸው ረሱል ሰለላሁ ዐለይሂ ወሰለም በመድር ላይ እንደ ሳራ በቁንጅና ከሐዋ በስተቀር የተፈጠረ የለም ብለው ነበር። ከዚያም ነብዩላህ ኢብራሂም ጉዟቸውን ወደ ሱሪያ ሐራን የምትባል ከተማ ካመሩ በኋላ እዚህ ከተማ ውስጥ የሚኖሩትም ሰዎች ሰማይ ላይ ያሉትን ፀሐይንና ጨረቃን እንዲሁም ኮከቦችን ይገዙ ነበር። ነብዩላህ ኢብራሂም ይህን ኮከቦችን መገዛት ትክክል እንዳልሆነ ለማሳየት ዳዕዋቸውን ጀመሩ። وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين በእንደዚህ አይነት ሁኔታ ኢብራሂም የአላህን ኃያልነት ከሚያረጋግጡት ውስጥ አንዱ እንዲሆን በሰማይና በምድር ላይ ያለውን መለኮት አሳየነው። ዑለማዎች ይህን አያ ሲፈስሩ አላህ ለነብዩላህ ኢብራሂም ሰማይን ገልጾለት በሰማይ ውስጥ ያሉትን ድንቅ ከዋክብቶችና ሌሎችንም አስደናቂ ፍጡራንን አሳይቷቸው ነበር አሉ። አሁን ነብዩላህ ኢብራሂም ይህን ካዩ በኋላ ህዝባቸውን ወደ አላህ የሚጠሩበትን መንገድ ሲፈልጉ ማታ አብረዋቸው እየወጡ ኮከቦቹን እንደሚገዛ ሰው መናገር ጀመሩ። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ቃለ ሃዛ ረቢ፣ ምሽቱ ሲመጣ ኢብራሂም ኮከብ አየና ይሄ የኔ ጌታ ነው አለ። فلما أفل قال لا أحب الآفلين كوكبهم سيسور إبراهيم يمسور جيتا على ود مالا حزباتهم أونتم انديت جيتا يسور على بمالت أسبو. فلما رأى القمر بازغا قال هذا ربي اندقنا نبي الله إبراهيم شارك أن يعيك أن ይሄ የኔ ጌታ ነው አለ። فلما أفل قال لئن لم يهدني ربي لأكونن من القوم الضالين. ጨረቃዋም ስትሰወር አላህ ካልመራኝ በስተቀር ከጠማማዎቹ ሰዎች አንዱ ሆናለሁ አለ። ህዝባቸውም አሁንም እንደ ጌታ ይሰወራል፣ በቀን ጌታችንን ብንፈልገው የት ነው የምናገኘው በማለት ማሰብ ጀመሩ። ተመልከቱ እንዴት ቀስ በቀስ በነብዩላህ ኢብራሂም ዳዕዋ እንዴት ህዝባቸው እምነታቸውን መቀየር እንደጀመሩ። ፈለማ ረአ ሸምሰ ባዚገተን ቃለ ሃዛ ረቢ ሃዛ አክበር። ፀሐይ ወጣ ሲያያት ይሄ በጣም ትልቅ ነው፣ ይሄ የኔ ጌታ መሆን አለበት አለ። فلما أفلت قال يا قوم إني بريء مما تشركون. صحيح ستتلك حزبوچه هوي إن أنت كم تقررتنا شرك كم تقررت نسوهنين علو. إني وجهت وجهي للذي فطر السماوات والأرض حنيفا. እኔም ሰማያትንና ምድርን ወደ ፈጠረው አምላክ ፊቴን በቀጥታ አዙር ያለው አሉ። ወማ አነ ሚነል ሙሽሪኪን ከአጋሪዎችም ውስጥ አይደለሁም አሉ። ህዝባቸውም ለማመን ትንሽ ሲቀራቸው በሸይጣን ውስወሳ አሻፈረኝ ብለው ለአላህ አንገዛም ሲሉ ነቢዩላህ ኢብራሂም ባለቤታቸውን ሳራን ይዘው ለሁለተኛ ጊዜ ከሱሪያ ደግሞ ወደ ግብጽ አገር ለመሰደድ ወሰኑ። የግብጽም ድንበር እንደደረሱ የግብጹ ንጉስ አንድ ወሬ ደረሰው። አንድ ሰው በዓለም ላይ ቁንጅናዋ ወደር የሌላት ሴት ይዞ ወደ ሀገሩ እንደመጣ ተነገረው። ይህ ንጉስ ፋጅርና ስነ ምግባር የጎደለው ከመሆኑም በላይ በሀገሪቱ ውስጥ ቆንጆ ሴት አለሽ የተባለ እንደሆን በወታደሮቹ ያስመጣና ይዳፈራት ነበር። አሁን ይህ ንጉስ እንደለመደው የነቢዩላህ ኢብራሂምን ሚስት ሳራን ለራሱ ሊያደርጋት ስላሰበ አብሯት ያለው ባሏ ከሆነ ግደሉትና ሚስቱን አምጡልኝ ብሎ ወታደሮቹን አዘዘ። በዚህ ጊዜ ለነቢዩላህ ኢብራሂም ከአላህ ዋህይ ስለመጣ ነቢዩላህ ኢብራሂም ባለቤታቸውን ሳራን ሲመክሯት ወታደሮቹ ከመጡና ከጠየቁሽ እህቱ ነኝ በይ ባሌ ነው እንዳትይ አሏት። እዚህ ላይ ማስታወስ የምወደው ነገር ቢኖር የየውመል ቂያማ ቀን ሰዎች ከሂሳብ በፊት መቆሙ ስለሚከብዳቸውና ስለሚረዝምባቸው ሂሳብ እንዲጀመር ነቢያቶች ዘንድ በመሄድ አማላጅ እንዲሆኑ ይጠይቃሉ ተብሏል። ነቢዩላህ ኢብራሂምን ያ አቡል አንቢያ የነቢያቶች አባት የሆንከው ያ ኸሊሉላህ የአላህ ወዳጅ የሆንከው ሂሳብ እንዲጀመር አላህ ዘንድ አማላጅ ሁነን ይላሉ አሉ። ነቢዩላህ ኢብራሂምም እኔ ሶስቴ ዋሽቻለሁ፣ አንዴ ጣዖቶቹን ለመሰባበር ብዬ ከሰዎች ጋር ላለመሄድ ነገ ታመማለሁ ማለቴ፣ ጣዖቶቹን እኔ አልሰበርኩም ትልቁ ጣዖት ነው የሰበረው ማለቴ፣ ባለቤቴን ደግሞ ዋሽቼ እህቴ ነች በማለቴ አላህ ፊት ቆሜ አማላጅ መሆን አልችልም ይላሉ አሉ። ሁላችንም እንደምናውቀው ነቢዩላህ ኢብራሂም የተቀሱት በሙሉ ለአላህ ብለው የዋሹት ነው። እኛም ያንን ቀን አላህ ፊት ለፊት ስንቆም ነቢዩላህ ኢብራሂም ይህንን ውሸት ካሉት እኛስ እንዴት ልንሆን ነው? ወታደሮቹም ነቢዩላህ ኢብራሂም ወንድሟ ነኝ ማለትን ሲሰሙ እሳቸውን ትተዋቸው ሳራን ይዘዋት ወደ ንጉሱ ሄዱ። አሁን ሳራ ምን አይነት ቆሻሻና አስጠያፊ ነገር እንደሚጠብቃት አውቃ በዚያ በተጨነቀው ልቧና እንባ በሞላው አይኗ አላህን መለመን ጀመረች። اللهم إن كنت تعلم أني آمنت بك وبرسولك يا الله بانتنا برسوله ما منين كوكلين وأحسنت فرجي إلا على زوجي حفرة سقاين كبالي بستكر يتأبك مهونين ستاكلين فلا تسلط علي الكافر يهن كافر عندين كان يازلين يالج በአሁኑ ጊዜ ሀገራችን የሞሉት ወንድሞቻችንንና ሴቶች እህቶቻችንን ያሰሩና ያጉላሉ ያሉት ከዚህ ንጉስ ያልተለዩና ስነ ምግባር የጎደላቸው ፋጅሮች ስለሆኑ በዚህ በሰላማዊ ትግላችን በግንባር ቀደምትነት እየታገላችሁ ያላችሁ ሴቶች እህቶቼ ይህን ዱዓ እንድታፈዙት መጸናችኋለሁ اللهم إن كنت تعلم أني آمنت بك وبرسولك وأحسنت فرجي إلا على زوجي فلا تسلط علي الكافر يزهنم دعاء معجزة عبرنا الملكات لك سارة يهن بلا عند جرسج ينقصوا عقافاريوج ودا نقصوا كفل بقداس قبوات نغوسم بزيا نجاسا اجو لينكات اجون سيسنزر اجو بدنگت اير لاي اندالة شباهون بت نغوسم مامناكتو تدناكتو بزيه بيل بزيا بيل اجو شباهونو كرتوال مجوح سيجمر اقافاريوچو نغوسم منهون بلو برون برقاقدو قبتو النرسوم ግራ ገብቷቸው የሚያደርጉት ጠፍቷቸው መደናበር ጀመሩ። ሳራም የነበሩበት ሁኔታ ስላላማራት ይገሉኛል ብላ ስለፈራች አላህን ለመነች። ያ ረብ اتركه لا يقتلوني به يا الله በዚህ ሰበብ እንዳይገሉኝ እጁ መልስለት አለች። አሁን አላህ ተቀበላትና የንጉሱ እጅ ተመለሰ። አሁንም አላርፍ ብሎ ለሁለተኛ ጊዜ ሳራን ሊነካት እጁን ሲሰነዝር አሁንም ሽባ ሆነ። እጄን ፍቹ ብሎ ጮኸ። አላህ ለምና አሁንም እጁ ተፈታ። አሁንም ለሶስተኛ ጊዜ ሊነካት ሲሞክር እጁ ሽባ ሆነ። ፍቺኝ ሀዲያ ሰጥቼ ሸላልሜ እለቅሻለሁ አለ። አሁንም الله لمنا اجو تفتا بمچرشام اقافاريو چون ترتو يزا چون لن يامتا چوهات يسو لجاي دلچم شيطان نو يامتا چون لن اهون ان دافتا سات قويو تولو كزياو تون لن بلو عززا قال اندقى باوم نقسو ساران بزو ورق انا گيتا گيت اوچ ستوات ان دو يمتا گلق گلاس سيت شلموات لككات يا اقل قايوم سيسم حاجر نبرج اهون سارا ودى نبي الله ابراهيم ستهيد الساچوم سجودوست هونو اقل نيچاچو سلاتاچون اندج الرسو الساچوم انديت اندهوني سيتا يقوات الله تكلا كلا لنالج نبي الله ابراهيم جزي سايات افو እዚህ ሀገር መግባት ስላልፈለጉ ግብጽ መግባትን ሰርዘው ወደ ፍልስጤን አመሩ። አድማጮቻችን በክፍል 3 ኢንሻአላህ የነብዩላህ ኢብራሂም ታሪክ ስለ ሀጀርና እስማኤል በሰፊው እንመለከታለን። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمة الله وبركاته الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أدماجو تشاتشن السلام عليكم ورحمة الله وبركاته زارين يا نبي الله ابراهيم عليه السلام تاريخ بمكتان بالفو سامنت بكفل هلت انبيت نبي الله ابراهيم سوريا وسط ሰዎችን ወደ አላህ ሲጠሯቸው አሻፈረኝ በማለታቸው ነቢዩላህ ኢብራሂም ያንን ሀገር ትተው ወደ ግብፅ ሀገር መሰደዳቸውንና ግብፅን ከመግባታቸው በፊት ድንበር ላይ ያሉ ማለት ነው የግብፅ ንጉስ የነቢዩላህ ኢብራሂምን ባለቤት ለክፉ ሊዳርጋት በመሞከሩ ነቢዩላህ ኢብራሂም ግብፅ መግባታቸውን ሰርዘው ወደ ፍልስጤን እንደተጓዙ ተመልክተን ነበር። ዛሬም ከዚያ በመቀጠል ነቢዩላህ ሉጥን ከነቢዩላህ ኢብራሂም ጋር ወደ ፍልስጤን ስለመጡ ከአላህ ለነቢዩላህ ሉጥ የተለየ ትዕዛዝ መጣላቸው። ሰዱም ወይም አልሙዕተፊካ በምትባለው ከተማ ውስጥ የሚኖሩ ሰዎች የሚያደርጉት ፈሳድና አስጠያፊ ድርጊቶች ስለበዛ ነቢዩላህ ሉጥም ወደዚህ ከተማ በመሄድ እነዚህን ሰዎች ይህንን ድርጊታቸውን እንዲያቆሙና ወደ አላህ እንዲጠሯቸው ታዘዙ። ነቢዩላህ ኢብራሂምም ደግሞ ባለቤታቸውን ሳራንና አገልጋያቸው የነበረችውን ሀጀርን ይዘው ፍልስጤን ውስጥ ከተደላደሉ በኋላ እዚያ ዳዕዋ እያደረጉ እንዲሁም በንግድ ላይ ተሰማርተው ነበር። ከዚህም ንግዳቸው ብዙ ገንዘብ እንዳፈሩ ይነገርላቸዋል። ነቢዩላህ ኢብራሂምም አሁን እድሜያቸው እየገፋና ወደ 85 ዓመት ሲሞሉ እስካሁን አንድ ልጅም አልወለዱም ነበር። ባለቤታቸውም ሳራ መሃን መሆኗንና ነቢዩላህ ኢብራሂም ደግሞ ልጅ ማግኘት በጣም እንደሚፈልጉ ስለተረዳች ስታገለግላት የነበረችውን ሀጀርን እንዲያገቧት ጠየቀቻቸው። ነቢዩላህ ኢብራሂምን ሀጀርን አግብተው የመጀመሪያ ልጃቸውን እስማኤልን ሲያገኙ በዚህ ጊዜ ሳራ መቅናት ጀመረች። በቡኻሪ ውስጥም እንደተዘገበው ሰይድና ኢብኑ አባስ ረዲየላሁ አንሁ እንደገለጹት ነቢዩላህ ኢብራሂም ባሉበት የሀጀር የሰውነት ቅርጽ እንዳይታይ ሀጀርን በጣም የሰፋ ልብስ ታለብሳትና ወገቧ ላይ መቀነት ታስረላት ነበር አሉ። ነገር ግን ከጊዜ በኋላ የሳራ ቅናት እየከፋ ሲመጣ ሀጀርን ላለማየት ወስና ከአሁን በኋላ አንድ ላይ አታኖረን፣ ሀጀርን አርቅልኝ በማለት ነቢዩላህ ኢብራሂምን ጠየቀቻቸው። እሳቸውም ሀጀርን ከሳራ አርቀው ማኖር ከጀመሩ ከጥቂት ጊዜ በኋላ አንድ ትዕዛዝ ከአላህ ለነቢዩላህ ኢብራሂም መጣላቸው። ሀጀርንና የሚጠባውን እስማኤልን ወደ መካ እንዲወስድ አላህ አዘዛቸው። ነቢዩላህ ኢብራሂምም እንደታዘዙት እዚያ የሰው ልጅ የሌለበት ቤት፣ ምግብ ወይም ውሃ የሌለበት ተራራና ቋጠኝ ድንጋዮች በበዙበት ሸለቆ ውስጥ በረሃ ላይ ሀጀርንና እስማኤልን ካመጡ በኋላ አሁን ሊሄዱ ጀርባቸውን ሰጥተው መጓዝ ጀመሩ። ሀጀርም ደንግጣ ማመን አቃታት። ያሰበችው ሰው ያለበት መንደር ውስጥ ትተዋት የሚሄዱ ነበር የመሰላት። ሀጀርም ነቢዩላህ ኢብራሂምን እየተከተለች ያ ኢብራሂም እዚህ ትተህ የምትሄድ ነው? ለማን ነው ትተህ የምትሄደው? ያ ኢብራሂም እዚህ በረሃ ውስጥ ትተህ ከሄድክ እንሞታለን በማለት መማጸን ጀመረች። ነቢዩላህ ኢብራሂምም ምንም ሳይናገሩ ፊታቸውንም እንኳን ሳያዞሩ መንገዳቸውን ቀጠሉ። ሀጀርም ያ ኢብራሂም እባክህ ዝም አትበለኝ እያለች እንደገና እስራቸው እየተከተለች መለመንና መለማመጥ ያዘች። ሀጀርም ምንም መልስ ስታጣ ድንገት ቆመችና አላሁ አመረከ ቢሃዛ አላህ ነው ይህንን እንድታደርግ ያዘዘ ብላ ጠየቀች። فقال نعم نبي الله ابراهيم او بلا ملسلات فقالت اذا من يضيعنا እንደዚህ አስከሆነ الله አይጥለንም በማለት نبي الله ابراهيم እንትታቸው ወደ ልጇ ተመለሰች። ተመልከቱ ያላህ ተእዛዝ መሆኑን ያወቀች ጊዜ ለአላህ ተእዛዝ እጇን ሰጥታ አላህ ለክፉ ነገር እንደማይዳርጋ ተማምና በአላህ 100% ተወኩል አድርጋ በርሷና በልጇ ላይ የሚመጣውን ለመቀበል ተዘጋጅታ ነበር። ከጥቂት ቀና በኋላ የያዘችው ስንቅና ውሃ እያለቀ መጣ። አንድ ቀን እስማኤል ስለተጠማ ማልቀስ ሲጀምር ሀጀር እውነተኛው ጭንቀት ውስጥ ገባች። አሁን ውሃ ወይም ሰው ፍለጋ መሯሯጥ ጀመረች። በረሃ ነው፣ ማንም ሰው የለም፣ ብትጣራ የሚሰማት የለም። ነገር ግን መጀመሪያ አሁን ሰፋ ብለን የምንጠራው ተራራ ላይ ወጥታ አካባቢውን ከቃኘች በኋላ ሰውም ሆነ ውሃ መኖሩን የሚያመለክት ነገር ስታጣ ከሶፋ ላይ ወርዳ ሸለቆውን ይዛ ወደ ሌላ ተራራ ስትሄድ የሸለቆውን መሀል ስትደርስ መሮጥ ጀመረች። ለዚህም ነው ዛሬ ሁጃጆች የሀጀርን ሱና ተከትለው ሸለቆ መሀል ሲደርሱ የሚሮጡት ማለት ነው። አሁን መርዋ ብለን ወደምንጠራው ተራራ ላይ እንደደረሰች ተራራው ላይ ወጣ አሁንም ሰውና ውሃ እንዳለ ማየት ጀመረች። ምንም ነገር ስታጣ እንደገና ትዝ ስላት ከልጇ መራቋ ታወሳትና እንደገና እየሮጠች ወደ ሶፋ ተመልሳ አሁንም ሶፋ ላይ ወጣ መመልከት ጀመረች። በዚህ አይነት ሁኔታ ሀጀር ከጭንቀቷ የተነሳ ሀጀርን እጅግ በጣም ተደስታ ከእስማኤል እግር ስር የሚፈልቀውን ውሃ እንዳይሄድ ለመግታት ውሃው አጠገብ በእጇ እየቆፈረች ዘር ወይም አሁንም በሀጀር ቋንቋ ተሰብሰብ እያለች ውሃውን መገደብ ጀመረች። ረሱል ሰለላሁ ዐለይሂ ወሰለም ይህን አስመልክተው ሲናገሩ رحم الله ام اسماعيل لو تركته لكان نهرا يجري الله يا اسماعيل انك مارتنا وهاون باتسبسبوا نورو يميغرط ونز يكون نبرالو بذهم ابابالوا زاري يعني وها زمزم بلن انتغوال للمالتنا اهون هاجرنا اسماعيل كموت دنو ውሃውን እየጠጡ መኖር ጀመሩ። ሆኖም አሁንም የሚበላ ወይም የሚረዳቸው ሰው አልነበረም። ነቢዩላህ ኢብራሂምም ስለ ቤተሰቦቻቸው ዱዓ አድርገው ነበር። ረበና ኢኒ አስከንቱ ምን ዙርየቲ ቢዋድን ገይሪ ዚ ዘርዕን ዐንደ ቤቲከል ሙሐረም ጌታችን ሆይ እዚያ አዝመራ የሌለበት ሸለቆ ውስጥ በተከበረው ቤትህ አጠገብ ከዙርያዬ ውስጥ አድር ያለው ربنا ليقيم الصلاة فاجعل أفئدة من الناس تهوي إليهم ጌታችን ሆይ ሰላትን እንዲያዘውትሩበት ከፍ ያለ የሰው ብዛት በናፍቆት የሚጎርፍበት ቦታ አድርገው ورزقهم من الثمرات لعلهم يشكرون ان جاء مسكنهم اتكلتنا فرافرين لقساتشو بمالت نبي الله ابراهيم الله لمنه ሀጀርና ልጇ የዘምዘምን ውሃ እየጠጡ መኖር ጀምረው ሳለ አላህ የነቢዩላህ ኢብራሂምን ዱዓ ተቀብሎ በየመን አገር ሰድል ማዕርብ ተብሎ የሚታወቀው የውሃ ግድብ ስለፈረሰ በየመን አካባቢ የሚኖሩ ጎሳዎች ውሃ ፍለጋ በየአቅጣጫቸው ተበታተኑ። ከነዚህም ከተበታተኑ ጎሳዎች አንዱ ጅርሁም የሚባሉ ሲሆኑ ወደ መካ በተቃረቡበት ወቅት የዘምዘም ውሃ ያለበት ቦታ ላይ በብዛት ወፎች አዩ። እነዚህ ወፎች የሚታዩት በቦታው ውሃ ቢኖር ነው በማለት አንድ ሰላይ መርጠው ወደዚያ ላኩ። እዚህ ቦታ ላይም አንዲት ሴትና ህፃን ብቻ መኖራቸውን ካረጋገጡ በኋላ ወደ ሀጀርና እስማኤልን በመምጣት ውሃውን አብረዋት እየጠጡ እዚያው ሰፍረው እንዲኖሩ ፈቃድ ጠየቋት። ዑለማዎችም እንደሚያብራሩት እነዚህ የጅርሁም ጎሳዎች ካላቸው ስነ ምግባርና ጥሩ አክላቅ የተነሳ ነው ሀጀርም ፈቃድ ጠየቋት። ያለበለዚያ ሴት በመሆኗ ብቻ ኃይል ተጠቅሞ የዘምዘምን ውሃ በወሰዱት ነበር አሉ። ሀጀርም ውሃውን በሽያጭ መልክ እንደምትሰጣቸው ተስማምታ ከጅርሁሞች ጋር አብራ መኖር ጀመረች። እስማኤልም ከጅርሁሞች ጎሳዎች አረብኛን በመማር ከነሱ የተሻለ አረብኛ ተናጋሪ እንደሆነ ይነገርለታል። ነቢዩላህ ኢብራሂምም ከፍልስጢን ወደ መካ በአመት አንዴ ወይም ሁለት ጊዜ በመምጣት ልጃቸውን እስማኤልን ይጎበኙት ነበር። ነቢዩላህ ኢብራሂምም በአንደኛው ጉብኝታቸው ላይ አንድ ቀን ከፍልስጢን ወደ መካ ልጃቸው እስማኤል ያለበት ቦታ መጥተው ተኝተው ሳለ ልጃቸውን እስማኤልን ሲያርዱት በህልማቸው አዩ። የነቢይ ህልም ዋህይ መሆኑን፣ ይህም ህልም ከአላህ የመጣ ታላቅ ፈተና መሆኑን አወቁ። እዚህ ላይ ነቢዩላህ ኢብራሂም ቆይ እስቲ ህልሙን ደግሜ ልየው አላሉም። ወይም እስቲ መጀመሪያ ዋህይ መጥቶ ይህንን ህልም እስኪያረጋግጥልኝ ልጠብቅ አላሉም። ወይም ደግሞ ይህን ከ85 ዓመቴ በኋላ ያገኘሁትን ልጄን እንዴት አርዳለሁ ብለው ሳያመነቱ ወዲያው ወደ እስማኤል ሄደው ጠየቁት። ፈለማ በለገ ማአሁ ሳይ፣ እስማኤልም አድጎ ከአባቱ ጋር ሁሉም ቦታ መሄድና መሮጥ ሲጀምር ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሁከ ፈንዙር ማዛ ተራ፣ ልጄ ሆይ በህልሜ አንተን ሳርድህ አይቻለሁ፣ እስቲ አስብ ምን ይመስልሃል ብሎ ጠየቀው። ቃለ ያ አበቲ እፍዐል ማ ቱእመር ሰተጅዱኒ ኢንሻ አላሁ ሚነ ሳቢሪን። እስማኤልም አባቴ ሆይ የታዘዝከውን ፈጽም፣ ኢንሻ አላህ ከትዕግስተኞቹም ሆኜ ታገኘኛለህ ብሎ መለሰ። እስማኤል በዚህ ጉዳይ ላይ ከመስማማቱን በላይ መጀመሪያ የአላህ ትዕዛዝ መሆኑን አባቱ ሳይነግሩት እራሱ ገብቶትና አምኖበት ለአባቱ የታዘዝከውን ፈጽም አለው። የዚህም ፈተና ውጤት የሚያምርበትን መንገድ ደግሞ ሲያመቻች አባቴ ሆይ አንተ ስታርደኝ ኢንሻአላህ ትዕግስተኛ ሆኜ ታገኘኛለህ ብሎ መናገሩ ምን ያህል በአላህ ኢማን ያለው ነቢይ የነቢይ ልጅ መሆኑን ነው የሚያሳየን። አሁን ነቢዩላህ ኢብራሂም ቢላቸውን አምጥተው እስማኤልን ሊያርዱ ሲዘጋጁ እስማኤል እዚህ ላይ አንድ ልብ የሚነካ ነገር ተናገረ። አባቴ ሆይ ስታርደኝ ፊቴንና አይኔን ያየ ሆድህ እንዳይባባ ፊቴን ወደ መሬት አድርግና በማጅራቴ በኩል እረደኝ አለ። ነቢዩላህ ኢብራሂምም የእስማኤልን ፊት ወደ መሬት አድርገው ቢላውን ማጅራቱ ላይ አድርገው ለማረድ ቢሞክሩ ቢላው አልቆርጥ ብሎ ያስቸግራቸዋል። እስማኤል ፊቱ መሬት ላይ እንዳለ አባቴ ሆይ በደንብ ተጫን፣ አባቴ ሆይ በደንብ ቢላውን ማጅራቴ ላይ ተጫንና ወዝውዘው እያለ በተደጋጋሚ ያበረታታቸው ነበር። ነቢዩላህ ኢብራሂምም ቢላውን በጣም ተጭነው ቢሞክሩም ቢላው መቁረጥ አልቻለም። ነገር ግን ያኔ ኢብራሂምን ህዝቦቹ እሳት ውስጥ ሲጥሉት እሳቷን ኢብራሂምን እንዳታቃጥሉ ብሎ ያዘዛት አላህ አሁንም ቢላዋንም እስማኤልን እንዳትቆርጭ ብሎ አዟታል። ፈለማ አስለማ ወተለሁ ልልጀቢን፣ ሁለቱም ለአላህ ትዕዛዝ እጅ ሰጥተው ልጁን ሊያርደው በግንባሩ በደፋው ጊዜ ወናዴናሁ አንያ ኢብራሂም፣ ያ ኢብራሂም ብለን ጠራ ነው። ቀድ ሰደቅተ ሩእያ፣ ህልሙንም አምነህበት የታዘዝከውን ፈጽመሃል። ኢና ከዛሊከ ነጅዚል ሙሕሲኒን፣ እኛም በዚህ አይነት ሁኔታ ደግ ሰሪዎችን እንክሳለን። ኢነ ሃዛ ለሁወ አልበላኡ አልሙቢን፣ በእርግጥም ይህ በጣም ታላቅና ወደር የሌለው ፈተና ነው። በሰው ልጅ ታሪክ ውስጥ በፍጹም በዚህ አይነት ሁኔታ የተፈተነ የለም። ወፈደይናሁ ቢዝብሕን ዐዚም፣ በታላቅ እርደትን መስዋዕትነቱንም ተዋጣንለት። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት በዚህ ጊዜ ሰይድና ጅብሪል በጀነት ውስጥ 40 ዓመት የቆየ ነጭ ትላልቅ ዓይንና ትላልቅ ቀንድ ያለው በግ ይዞ መጥቶ በእስማኤል ፋንታ ታረደ አሉ። ለዚህም ነው ሁጃጁና የተቀረው ሙስሊም ያ ረብ እኛም የኢብራሂምን ፈለግ ተከትለን ለአንተ ትዕዛዝ እጅ ሰጥተናል፣ ገንዘባችንም ልጆቻችንም ህይወታችንም ላንተ ነው በማለት በኢድ ቀን ላይ በግ ያርዳሉ ማለት ነው። በእንደዚህ አይነት ሁኔታ ነቢዩላህ ኢብራሂም አላህ ያመጣባቸውን ፈተና አልፈው ከእርሳቸው በኋላ ለሚመጣው ህዝብ በገንዘባቸው በነፍሳቸው እንዲሁም በልጃቸው መስዋዕትነት በመክፈል ታላቅ አርአያ ሆነዋል። አድማጮቻችን በሚቀጥለው ሳምንት ኢንሻአላህ ነቢዩላህ ኢብራሂም እንዴት ከመጀመሪያው ሚስታቸው ሳራ ተጨማሪ ልጆችን እንዴት እንዳገኙና የነቢዩላህ ሉጥን ታሪክ እንመለከታለን። ሱብሓነከ አላሁመ ወቢሐምድከ አሽሀዱ አላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ራህማን ራሂም፣ አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. أدماجوچاچين السلام عليكم ورحمة الله وبركاته. زاري ينبي الله إبراهيم عليه السلام تاريخ يمنا تقللب كفل سيكون نبي الله إبراهيم بالفو سامن تنداينو مالتناو የአላህን ትዕዛዝ በመቀበል ለአላህ እጅ ሰጥተው ብቸኛ የሆነውን ልጃቸውን እስማኤልን ለማረድ ምንም ሳያመነቱ ትዕዛዙን በመፈጸማቸው አላህ ለዚህ በጎ ድርጊታቸው ወኢብራሂም አለዚ ወፋ አላቸው። ያ የታዘዘውን በሙሉ ሳያጓድል የፈጸመው ኢብራሂም ነው ብሎ አላህ መሰከረላቸው። ነቢዩላ ኢብራሂም ይህንን ፈተና አልፈው ከመካ ወደ ፍልስጤን ተመልሰው ነበር። የነቢዩላ ኢብራሂም እድሜ በዚህ ጊዜ 120 ሲሞላና የባለቤታቸው እድሜ ደግሞ 90 ሲሆን አላህ አንድ ያልጠበቁትን የምስራች አሰማቸው። وبشرناه بإسحاق نبيا من الصالحين بإسحاق أبصرناه لجن نبينا صالح أدرجن لات على الله يزيم يمسراج عمتات تنش ليت على نبر سوست ملائكة وج سيدنا جبريل ميكائيل إن ملك الموت ወይም የሞት መላእክት የምንለው ነው ወደ ሰዶም ወይም የነብዩላ ሎጥ ህዝቦችን ሊያጠፋቸው ተልከው ሲሄዱ እግረ መንገዳቸውን ወደ ነብዩላ ኢብራሂም የሰው ቅርጽና መልክ ይዘው ቁራ ብለው ነበር። ነብዩላ ኢብራሂም ከሩቅ ወደ እርሳቸው ሲያመሩ አያቸውና እየተገረሙ ሰላም አላቸው። የተገረሙበትም ምክንያት እነዚህ ሰዎች ፍጹም እንግዶችና በሀገሪቱ ስታይተው የማይታወቁ ሲሆኑ በድሮ ጊዜ እንደተለመደው ሰዎች ከመንገድ ሲመጡ የጉዞ ምልክት እንደ ድካም፣ የልብስ መቆሸሽና የተሳፈሩበት ግመል አልነበራቸውም። የዚህም ምልክት አይታይባቸውም ነበር። اللهم بسورة الزاريات سيقل صلين هل أتاك حديث ضيف إبراهيم المكرمين يا محمد سلتكبرت يا إبراهيم انقدوش وريمت لعلمين إذ دخلوا عليه فقالوا سلاما ودرس قبتوا سلام بادت كزين قال سلام قوم منكرون እርሱም ሰላም ካላቸው በኋላ ያልታወቃችሁ ሰዎች ናችሁ አለ። ተፍሲል ላይ እንደተገለጸልን ነብዩላህ ኢብራሂም በልምዳቸው በፍጹም ምግባቸውን እንግዳ ሳይጠሩ ለብቻቸው አይበሉም ነበር ብለዋል። ሰው ካጡ አብሯቸው የሚበላ ሰው ፍለጋ ወደ ገበያ ይወጡና ያገኙትን ሰው ፈልገው አምጥተው አብረው ይበሉ ነበር አሉ። ሰው ያጡ ቀን ደግሞ በጣም ያዝኑ ነበር ተብሏል። አሁን እነዚህ እንግዶች የነቢዩ ቤት ሲገቡ ነቢዩላ ኢብራሂም ቶሎ ብለው فراغ الى اهله فجاء بعجل سمين ነቢዩላ ኢብራሂም ወደ ቤተሰቦቹም አዘን ብሎ የሰባ ወይፈን አመጣ። ተመልከቱ የነቢዩላ ኢብራሂምን ቸርነት። ሶስት እንግዳ ብቻ ስለመጣባቸው ወይፈን አርደው ነበረ። ይህንንም ወይፈን በእሳት በደንብ ከጠበሱት በኋላ فقربه إليهم قال ألا تأكلون ነቢዩላ ኢብራሂም እንግዶቹ ሰዎች መስሏቸው ይህን ምግብ አቀረቡላቸውና አትበሉም ወይ አሉ። فأوجس منهم خيفة إجاچون لمبلغ سايسنزرو سيقرو إبراهيم فراچو قالوا لا تخف وبشروه بغلام عليم يا إبراهيم أتفرا إنيا يا الله ملائكة وجنان علوتنا لج بقربو يمت عندهان بدو عبسروت بالبيتا چون سارا ጓዳ ውስጥ ከመጋረጃው ኋላ ቆማ ሳለ ይህን ስትሰማ ከአቅበለት ራአቱ ፊ ሰርወቲ ፈሰከት ወጅሃ ሚስቱን ምስራቹ ወደ ተሰማበት አዘን ብላ የድንጋጤ ድምፅ ብላ ፊቷን መታችና ወቃለት አጁዙን አቂም አሮጊት ደግሞ መሃን ከሆንኩ በኋላ ለወልድ ነው በማለት ተገርማ ጠየቀች። እውነትም የዘጠና ዓመት ሴት ትወልዳለች ብሎ ማን ይጠብቅ ነበር? መላእክቶቹም ሲመልሱላት قالوا كذلك قال ربك إنه هو الحكيم العليم جيتاشم اندزيه بلوال ارسم تببنيانا اواكينا وعلوال كذبوا على نبي الله إبراهيم كفلسطين ودمركا بمهيد إسماعيل الله يعززين قرال تتباب برنيان لوي بلو طيقوت أهن إسماعيل من اندهون سايوك تببرو من دم يادرق أرقاقتا نبي الله إبراهيم الله كعبان اندقنبا عزونيان بمالد ከእስማኤል ጋር ካዕባውን መገንባት ጀመሩ። ብዙ የተፍሲር አዋቂዎች እንደሚያመለክቱት ነቢዩላህ ኢብራሂም ካዕባን ከመገንባታቸው በፊት መሰረቱ ከዚያ በፊት እንደነበረና እንዲያው መላእክቶች ያንን መሰረት እንዳስቀመጡት ይነገራል። ስለዚህ መሰረት ሲያብራሩ ያኔ ቁረይሾች በነቢያችን አለይሂ ሰላቱ ወሰላም ዘመን ካዕባን ለማስተካከልና ለማሳመር ብለው አፍርሰውት እንደገና ሲገነቡት መሰረቱ የጠበቀ እንዲሆን ታች ድረስ ዘልቀን እንቆፍር በማለት ተስማምተው ነበር። የበለጠ ካዕባው ስር እየቆፈሩ ሲሄዱ አንድ ትልቅ ድንጋይ አግኝተው ነበር። ይህንን ድንጋይ ለመፈንቀል ሲሞክሩ ድንጋዩን ትንሽ ከፍ ያደረገው ሰው ከዚያ ድንጋይ ስር የወጣው ኑር ወይም ኃይለኛ ብርሃን አይኑ ላይ አርፎ አይኑን የሚያጠፋበት መስሎት ድንጋዩን ለቆት ወደ ኋላ እንዳፈገፈገ ይነገርለታል። ቁረይሾች ይህ ነገር ከተከሰተ በኋላ ድንጋዩን ሳንነካ በዚሁ ድንጋይ ላይ ወደ ላይ ካዕባውን እንገንባ በማለት ተስማምተው ካዕባውን መገንባት ጀመሩ። አሁን ነቢዩላህ ኢብራሂም እና ልጃቸው እስማኤል ካዕባን የገነቡ ሳለ ዱዓ ያደርጉ ነበር። ረበና ወጅዐልና ሙስሊሚን ለከ ወሚን ዙርሪየቲና ኡመተን ሙስሊመተን ለክ ጌታችን ሆይ ላንተ ታዛዦችም አድርገን ከዘሮቻችንም ላንተ ታዛዦች ህዝቦች አድርጋቸው وارنا مناسكنا وتب علينا يحجنم حجاتوچنم اساوقن بنيام لاي تملس اتقطابن علو انك انت التواب الرحيم صصتن تقباينا روح روح انت بتشانهنا ربنا وبعث فيهم رسولا منهم جيتاچن وين باوسطاچون ከነሱ የሆነ መልእክተኛ ላከባቸው። ዑለማዎች ይህንን አያ ሲፈስሩት ነብዩ ሰለላሁ ዐለይሂ ወሰለም ማለታቸው ነው አሉ። የትሉ ዐለይሂም አያቲክ በነሱ ላይ አንቀጾችህን የሚያነቡላቸው ወይዐልሙሁም ኪታበ ወልሕክመተ ወይዘኪሂም መጽሐፍንና ጥበብንም የሚያስተምራቸው ከኩፍርም የሚያጠራቸውንም ላክባቸው። ኢነከ አንተ ለዓዚዙ ልሐኪም አሸናፊው ጥበበኛው አንተ ብቻ ነህ አሉ። አሁን ነቢዩላህ ኢብራሂምና እስማኤል ካዕባን እየገነቡ ሳለ አንደኛው ኮርነር ላይ ሲደርሱ ነቢዩላህ ኢብራሂም እስማኤልን ተነስና ለዚህ ኮርነር የሚሆን የተለየ ድንጋይ ፈልገ አምጣ አሉት። እስማኤልም ደክሞኛል መፈለግ አልችልም ሲል ነቢዩላህ ኢብራሂም ተነስና ፈልገህልኝ አምጣ ብለው ደግሞ እንደገና ጠየቁት። እስማኤልም ድንጋዩን ሊፈልግ ሄዶ ቆይቶ የተባለውን ድንጋይ ሳያገኝ ተመለሰ። በዚህ ጊዜ ነቢዩላህ ኢብራሂም ሌላ የተለየ ድንጋይ አግኝተው በኮርነሩ ላይ አስቀምጠው ግንባታቸውን ሲቀጥሉ አየ። እስማኤልም አባቴ ሆይ ይህን ድንጋይ ከየት አመጣኸው? ይህ ድንጋይ ምድር ላይ ፈጽሞ አይገኝም ብሎ ጠየቀ። ነቢዩላህ ኢብራሂምም ጅብሪል ከሰማይ አመጣልኝ ብለው መለሱለት። ይህም ድንጋይ አሁን ሀጀረል አስወድ ብለን የምንጠራውና በሱናው መሰረት የምንስመው ድንጋይ ሲሆን ረሱል ሰለላሁ ዐለይሂ ወሰለም እንደገለጹት ይህ ድንጋይ ከሰማይ ላይ ሲወርድ ነጭ ነበር። ነገር ግን የሰው ልጅ ኃጢአት ድንጋዩን አጠቆረው አሉ። አሁን መቃም ኢብራሂም የምንለው ደግሞ ነቢዩላህ ኢብራሂም እዚህ ቦታ ላይ ለረጅም ጊዜ ቆመው የካባውን ጎንና ጣሪያው እንደተስተካከለ ይመለከቱና ይከታተሉ ነበር። ለዚህም ወተኸዙ መቃም ኢብራሂም ሙሰላ፣ አላህም እዚህ ነቢዩላህ ኢብራሂም ሲቆሙበት የነበረው ቦታ ላይ እንድንሰግድ አዞናል። ነቢዩላህ ኢብራሂም ካባውን እንደጨረሱ ከዚህ በፊት እንደተጠቀሰው በአላህ ትዕዛዝ ነቢዩላህ ኢብራሂም ከሳቸው በኋላ ለሚመጣው ትውልድ ወደዚህ ቦታ በመምጣት ሐጅ እንዲያደርጉ ጥሪ አድርግ ተብለው ታዘዙ። ነቢዩላህ ኢብራሂምም ያ አላህ፣ ድምፄ ለሰው ልጅ በሙሉ አይደርስም፣ እንዴት አድርጌ ነው የማደርሰው ብለው ጠየቁ። አላህ ሱብሓነሁ ወተዓላ ያ ኢብራሂም አንተ ብቻ ተጣራ፣ እኛ ለሰው እናደርሳለን ብሎ መለሰላቸው። ነቢዩላህ ኢብራሂምም ወደ አረፋ ተራራ ላይ ወጥተው ሰዎች መጥተው ሐጅ እንዲያደርጉ ተጣሩ። በአላህ ጥበብና ሙዕጅዛ በዚያን ጊዜ በምድር ላይ ያሉ ሰዎች በሙሉ ሲሰሙ ከዚያም አልፎ እስከ የውመል ቂያማ ቀን ድረስ ለሚመጡ ሰዎች አላህ ልባቸው ላይ የካዕባን ውዴታ ለቆባቸዋል። በእንደዚህ አይነት ሁኔታ ሐጅ መደረግ ተጀመረ። ነቢዩላህ ኢብራሂም ከመካ ወደ ፍልስጢን ከተመለሱ በኋላ አላህን አንድ ነገር ጠየቁ። ወይም ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይ ልመውታ፣ ኢብራሂም ጌታዬ ሆይ እስቲ ሙታኖችን እንዴት ሕይወት እንደምትሰጣቸው አሳየኝ አለ። አላህም ሲጠይቃቸው ቃለ አወለም ቱእሚን፣ ያ ኢብራሂም አላመንክም ወይ ብሎ አላህ ጠየቃቸው። ቃለ በላ ወላኪን የጥመዒነ ቀልቢ፣ በእርግጥም አምኛለሁ ነገር ግን ልቤ እንዲረጋጋ ነው። ነቢዩላህ ኢብራሂምም ለጠየቁት ጥያቄ ከአላህ መልስ ሲመጣላቸው ቃለ ፈኹዝ አርባዕተን ምን ጠይር ፈሶሁነ ኢለይክ፣ ያ ኢብራሂም አራት ወፎች አምጣና ቆራርጣቸውና ስጋቸውን ደማቸውንና ጸጉራቸውን አደባለቅ አላቸው። ثُمَّ اجْعَلَ عَلَى كُلِّ جَبَلٍ مِّنْهُمْ جُزْءًا، ከዚያም በተለያየ አራት ተራራ ላይ ትንሽ ትንሽ እየቆነጠርክ አስቀምጥ አላቸው። ታሪክ ተናጋሪዎችም ሲያብራሩ ኢብራሂም የወፎቹን ራስ አጠገቡ አስቀመጣቸውና ስጋቸውን በአራቱ ተራራ ላይ አከፋፍሎ ነበር አሉ። ثُمَّ ادْعُوهُنَّ يَأْتِينَكَ سَعْيًا، ከዚያም እንደገና ወፎቹን ጥራቸው እየበረሩ ይመጡልሃል አለ አላህ። በእርግጥም ነቢዩላህ ኢብራሂም ወፎቹን ሲጠሯቸው የተደበላለቀው ስጋና ደም ተበታትኖ የወፍ ቅርጽ ከያዘ በኋላ ካለ ራስ ወደ ነቢዩላህ ኢብራሂም አንድ በአንድ መጡና ራሶቻቸውን እየመረጡ ከሰውነታቸው ጋር ገጠሙት። ይህንንም አላህ ካሳያቸው በኋላ ወዓለም አንላህ ዐዚዙን ሐኪም፣ አላህም አሸናፊና ጥበበኛ መሆኑን እወቅ አለ። ከዚህ ክስተት በኋላ ነቢዩላህ ኢብራሂም አላህን ሲገዙ ቆይተው በ175 ዓመታቸው ሞቱ። አድማጮቻችን፣ በጊዜ እጥረት ምክንያት የነቢዩላህ ሉጥን ታሪክ መጀመር ስላልቻለን ይቅርታ እየጠየቅን ኢንሻአላህ በሚቀጥለው ሳምንት የነቢዩላህ ሉጥን ታሪክ እንጀምራለን። ሱብሓነከ اللهم وبحمدك أشهد أن لا إله إلا إليك والسلام عليكم ورحمة الله وبركاته.